ጀነት ነው። አንድ ትልቅ የሆነ ነገር ፈጠን ፈጠን ፈጠን ብሎ ትምህርትን አስተላልፏል፣ ከዱዓው በኋላ ማለት ነው። نسأل الله سبحانه وتعالى أن يتقبله بما دعا الله دعاء درجون ديك قبله والله دعاء تشنو ترو يهون دعاء تكامي هون دعاء تشنو وندم ما تشن يادرجو الله سبحانه وتعالى يقبله نيام بليل لنا بتن دو بتشون سيون دين الدعاء بيادرجلن تلك نجرنا إن شاء الله وندم ما تشن ያስታወሰን ወንድማችን ያስታወሰን የዱዓ አደቦች ወይም ስርዓቶች ወአለይኩም ሰላም ወራህመቱላሂ ወራህመቲ የዱዓ ስርዓቶች እስኪ ተወሰኑትን በዚህ በ10 ደቂቃ ውስጥ ለማየት እንሞክር። አዳቡ ዱዓ የዱዓ ስርዓቶች ስነ ስርዓቶች አንደኛ البدء بحمد الله والصلاة على النبي صلى الله عليه وسلم والختم بذلك سيجمر سويو با الله لاي وداسين ادرغو برسول عليه الصلاة والسلام لاي صلواتنم ادرغو مجمر ياللبت سيهون مجرشاونم لك اند جماريو با حمد بمسقانا با وداسيننا برسول عليه الصلاة والسلام لي صلوات بمورد مزقاتنا يا مجمري يا صلوات لذيهم نو طبراني بزقبوا تحاديث لي علي ابن أبي طالب رضي الله عنه سناقروا كل دعاء محجوب حتى يصلى على محمد صلى الله عليه وسلم وآل محمد آله ሁሉም ዱዓ ባጠቃላይ የተጋረደ ነው ምላሽን የማያገኝ ነው አሉ። እስከ መቼ ድረስ? በረሱል አለይሂ ሰላቱ ወሰለም እና በሳቸው ቤተሰቦች ላይ ሶላዋትን እስካላወረደበት ድረስ ሰውየው። ኢዘን ከዚህ ሐዲስ ከአሊይ ኢብኑ አቢ ጣሊብ ንግግር የምንረዳው ምንድነው? ዱዓን በመናደርግበት ጊዜ በረሱል አለይሂ ሰላቱ ወሰለም ላይ ሶላዋት ማድረግ እንዳለብን ነው። ፉዳላ بن عبيد الله رضي الله عنه يميبالو صحابي عند غزي منالو رسول عليه الصلاه والسلام سمع رسول الله صلى الله عليه وسلم رسول عليه الصلاه والسلام سمع رجلا يدعو في صلاته عندي هنا سو دعان سيادرك رسول عليه الصلاه والسلام سمو لم يمجد الله تعالى الله سبحانه وتعالى على مسجنهم السن على لاقوم زين بلو جمر بك ولم يصلي على النبي صلى الله عليه وسلم برسول عليه الصلاه والسلام لا يمصلوات على ورنم اساتهم قالوا فقال رسول الله صلى الله عليه وسلم عجل هذا يهسو تشاكل قالوا رسول عليه الصلاه والسلام ثم دعاه كذام طرتنا فقال له او لغيره لسو ام ليلا سو منالو قالوا رسول عليه الصلاه والسلام إذا صلى أحدكم كان أنت عندكم أي إذا دعا دعا يدرج يهون عنده هنا فليبدأ بتحميد الله والثناء عليه اللهم بما مسجن السم بما ودس يجمر له ثم يصلي على النبي صلى الله عليه وسلم كذاب رسول عليه الصلاة والسلام بملأكتن يولي صلوات يوردنا ثم يدعو بعد بما شاء كذاب بهلا يفلقون الله سبحانه وتعالى يتأيقال وهنا الحديث أبو داود ترمذي زقبوتال عندهم الإمام الألباني رحمة الله عليه حديث صحيح وبلوتال اندزه رسول عليه الصلاة والسلام بليلاو زقبا رأى رجلا آخر يصلي عندي هنا اللج رسول عليه الصلاة والسلام تملكته تمجد الله الله انعاقوا امسغنوا لسو يميجباون وداسي اوردو سيابقا وحمده كمسغنوا بهلا وصلى على النبي صلى الله عليه وسلم برسول عليه الصلاه والسلام لي صلوات اورد فقال رسول الله صلى الله عليه وسلم يا الله ملكتنيا يا الله صلاتنا سلام بساچو لا يهننا منالو ايها المصلي اي ايها الداعي انت دعاء متدرج يهنك سوهي ادعو الله لمن تجب الله يقبلها وسل تعطى عندهم طيق الله يسطها بالرسول عليه الصلاه والسلام نجروت ይህንን ሐዲስ ነሳኢ እንዲሁም ደግሞ ትርሚዚ ዘግበውታል። እንደዚሁ አልኢማም አልባኒ ረሕመቱላሂ አለይህ ትክክለኛ ዘገባ ነው ሲሉ ተናግረውታል። ኢዘን ከነዚህ ሐዲሶች የምንማረው ኢንሻአላህ አልቆየውም ኢንሻአላህ ሙልአቢዲን ከነዚህ ሐዲሶች የምንማረው ምንድነው? አፎን አንድ ጊዜ ከሁለቱም ወይም ከሶስቱም ሐዲሶች የምንማረው ለረሱል አለይሂ ሰላቱ ወሰለም ላይ ሰለዋት ማውረድ፣ ከዛ በስተፊት ደግሞ ለአላህ ሱብሃነሁ ወተዓላ ምስጋናን ማቅረብ ከዱዓ በስተፊት እጅጉን አስፈላጊ መሆኑን ነው። ግልጽ ነው ያጀማ? ግልጽ ነው? نعم እንደዚሁ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? قال كنت اصلي والنبي صلى الله عليه وسلم وابو بكر وعمر معه اني دعاني يادركني نبر رسول عليه الصلاه والسلام تكمطوا ابو بكرنا عمرم كساتشو غار نبروا قالوا فلما جلست سكمت الساتشو زندا سكمت ايوه تكمطكنينا بدات بالثناء على الله الله سبحانه وتعالى لي وداسين اودسكني ثم الصلاه على النبي صلى الله عليه وسلم كذا برسول عليه الصلاه والسلام لي صلوات كادركني بهلا ثم دعوت لنفسي كذا لراسي دعاء ادركني مفلغون نغرال فقال النبي صلى الله عليه وسلم يهنن يا ايتي الله ملائكتنيا منالو يلال عبد الله بن مسعود فقال الله يسطحال طيق الله يفلكون نغر يلغسلهال سيلو رسول عليه الصلاه والسلام نجروني اذا كزي من الرداو مندنو كزي من الرداو مندنو ماننيوم سو الله سبحانه وتعالى اسون يميطيقون نجر دعاء ادرغو الله استجابه اني سطو يميفلق يونه سو من ما ادرغ علبت من ما ادرغ علبت اندنيا الله ما مسكن علبت ሁለተኛ ደግሞ በረሱል አለይሂ ሰላቱ ወሰለም ላይ ሶላዋትን ማድረግ አለበት። ይህ ካልሆነ ግን አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እንደተናገሩት ይህ ዱዓ የተጋረደ ይሆናል ማለት ነው። ሶላዋት በምን አይነት መልኩ ማለት እንዴት አድርገን ማድረግ እንዳለብን ስንጀምር ስንጨርስ መሐል ላይ ወይስ እንዴት መሆን እንዳለበት ኢብኑል ቀይም አልጀውዚ ረህመቱላሂ አለይሂ يتبالو التعلاق عليم سيناقرو جلاء الأفهام بتبالو كتابات شولا يمن بلو يناقر اللو برسول عليه الصلاة والسلام لأي دعاء من ندر قبك جزي سوست درجة وچالو تسلوات ما وردالو المرتبة الأولى يمجمرا ودرجة أن يصلي عليه قبل الدعاء وبعد حمد الله تعالى يمجمرا وأكاهد ويمدقمو يمجمرا وهيدت በአላህ ላይ ምስጋናን ካወረደ በኋላ ውዳሴን ካደረገ በኋላ ከዛ ቀጥሎ ዱዓውን ሲጀምር ማለት ነው በረሱል አለይሂ ሰላቱ ወሰለም ላይ ሶላዋትን ማውረድ ማለትም ለምሳሌ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ብሎ ወሰላቱ ወሰላሙ አላ ረሱልላሂ እንደሚባለው ማለት ነው። ሁለተኛው ደግሞ አን ዩሰሊ አለይሂ ፊ አወል ዱዓ ወፊ አውሰጢሂ ወፊ አኺሪሂ ሁለተኛው መጀመሪያ ዱዓውን ሲጀምር በረሱል አለይሂ ሰላቱ ወሰለም ላይ አልሐምዱሊላህ ካለ በኋላ ነው አሁንም ሶላዋትን ያወርዳል። ከዛ ዱዓ ያደረገ መሐል ላይ እንደዚሁ አሁንም ሶላዋትን ይቀላቀላል። እንደገና ዱዓ ያደርግና ደግሞ መጨረሻ ላይ እንደገና ሶላዋትን ያደርጋል። ይህ የሁለተኛው ነው። ግልጽ ነው ያጀማ? ግልጽ ነው? ሲጀምር ሶላዋት፣ ከዛ ዱዓውን ያስገባል፣ ከዛም ሶላዋት፣ ከዛ ዱዓውን ያስገባል፣ ከዛ ሶላዋት ይላል። ይህ ሁለተኛው ዘዴ ነው። ግልጽ ነው ያጀማ? ሶስተኛው አልመርተበቱ ሳሊተቱ አን ዩሰሊ አለይሂ ሰለላሁ ዐለይሂ ወሰለም ፊ አወሊሂ ወአኺሪሂ ሶስተኛው ደግሞ መጀመሪያ ሲጀምር ዱዓን ያደርጋል ማለትም መጀመሪያ ሲጀምር በአላህ ላይ ውዳሴን ያወርዳል። ከዛ ሶላዋትን ይልና በመሐል ዱዓውን ያስገባል። የሚፈልገውን ነገር ይጠይቃል አላህን ማለት ነው። ልክ ሊጨርስ ሲል ደግሞ ሶላዋትን ያወርዳል። ግልጽ ነው? በሁለቱም ሰለዋቶች መሐከል ዱዓውን አስገባ ማለት ነው። ዱዓውን በምን አጀበው ማለት ነው? በረሱል አለይሂ ሰላቱ ወሰለም ላይ ሰለዋትን በማውረድ አጀበው ማለት ነው። እንግዲህ ሶስቱ የሰለዋት አይነቶች ገባን አይነቶች እንደዚህ ናቸው። ወይ መጀመሪያው ኪታባቸው አስቀምጣዋል። አንደኛው መጀመሪያ ላይ አላህን አመስግኖ ሰለዋት አድርጎ ጀምሮ መጨረስ። ሁለተኛው መጀመሪያ ዱዓ ያደርጋል። ማን ነው? ለአላህ አላህን ያመስግናል። ከዛ ሰለዋት ያወርዳል። ከዛ ዱዓን ያደርግና መሃል ላይ እንደገና ተመልሶ ሰለዋትን ያደርጋል። እንደገና ይመለስና ዱዓውን ያደርግና መጨረሻ ላይ እንደዚሁ ሰለዋቱን አድርጎ ይዘጋል ማለት ነው። ሶስተኛው እና የመጨረሻው ደግሞ የሚሆነው መጀመሪያ ላይ አላህን አመስግኖ ሲያበቃ ሰለዋትን ያስከትላል። ከዛ ዱዓውን ያደርግና ከመሃል መጨረሻ ላይ ደግሞ ልክ ሊጨርስ ሲል እንደገና በረሱል አለይሂ ሰላቱ ወሰለም ላይ ምን ያደርጋል? ሰለዋትን ያወርዳል። ፋኪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ሩማችን ውስጥ ግን ሰው አለ? እስኪ የምትሰሙ ሰዎች አንዳንድ ስጡኝ። አንዳንድ ወይስ እኔ ሩም ውስጥ የለውም? እና ታዳህታችን እኮ ሰላም አለይኩም እያለች ነው። ወአለይኩም ሰላም በሏ። ወአለይኩም ሰላም ወራህመቱላህ ሰብሪና። አይዋ እሺ። ይህ የመጀመሪያው የዱዓ ስርዓት ወይም አደብ ነው። የመጀመሪያው የዱዓ ስርዓት ወይም አደብ ነው። ምንድነው አለን? የመጀመሪያው ስርዓት ወይም አደብ ማን ይጽፍልኛል? ቶሎ ይጻፈልኝ እስኪ። የሚጽፍልኝ ዱዓ ስናደርግ የመጀመሪያው አደብ ስርዓት ምንድነው አለን? ቀድሞ የጻፈ ኢንሻአላህ አበባ አበባ ነው የምናደርገው ኢንሻአላህ ሁላችንም ከኔ ጀምሮ። አይዋ እህ እህ እህ ሁሉም አላህ ማመስገን ብቻ ነው። አይዋ ኪሚ ሀበሻ ማሻአላህ የቀደመው እሱ ነው። ማሻአላህ ባረከላሁ ፊክ። ያላ ያ ጀማ ያላ ያላ ያላ አረ ሽልማቱን አስከትሉ እንጂ ቀድሟቸዋል እሱ ሁለቱን አያይዞ አምጥቷል። ስለዚህ መሸለም አለባችሁ ኢንሻአላህ። አይዋ ኡሙ ያሲን ባረከላሁ ፊክ። አይዋ ያላ ያ ጀማ ያላ እንጂ ሙሙስአብ ባረከላሁ ፊኩም ባረከላሁ ፊኩም። ሁለተኛው አደብ ወይም ስርዓት ደግሞ አዱዓኡ ፊርረኻኢ ወሽደቲ። አዱዓኡ ፊርረኻኢ ወሽደቲ ምን ማለት ነው? ይሄ ደግሞ በጭንቀትና በደስታም ጊዜ አዘውትሮ ዱዓን ማድረግ። በጭንቀትና በደስታ ጊዜ አዘውትሮ ዱዓ ማድረግ ማለት ዱዓችንን የምናደርገው በጭንቀት ጊዜ ብቻ መሆን የለበትም። ይህ ከዱዓ አደቦች ነው። ግልጽ ነው ያጀማ? በደስታም በጭንቀትም ጊዜ ዱዓን ማድረግ። ይህን አስመልክቶ ረሱል አለይሂ ሰላቱ ወሰለም የተናገሩት ሐዲስ አለ። አቡ ሁረይራ ረዲየላሁ ዐንሁ ሲናገሩ ምን አሉ? قال رسول الله صلى الله عليه وسلم يا الله ملأكتنيا من قالوا من سره أن يستجيب الله له عند الشدائد والكرب فليكثر الدعاء في الرخاء. رسول عليه الصلاة والسلام بزي ترميذنا حاكم بزقبت حديث الباني سيحن وبالوت حديث رحمة الله عليه وعلى الجميع إن شاء الله. من قالوا رسول عليه الصلاة والسلام اندهالوا من سره أن يستجيب الله له عند الشدائد والكرب بچنكتنا بمكراغزي الله سبحانه وتعالى دعاءن اندي كبلونا يمي فلقون نقر اندي ساتو ياللبتن چنكتنا ياللبتن وطرت الله سبحانه وتعالى اندي اسوق دلت يمي فلق يهنسو كال فليكثر الدعاء في الرخاء በደስታው ጊዜ ችግር በሌለበት ጊዜ ዱዓን ያብዛ አሉ ረሱል አለይሂ ሰላቱ ወሰለም። اذا ችግር ሲደርስብን ብቻ ወደ አላህ የምንሸሽ ሰው ልንሆን አይገባም። نعم الله سبحانه وتعالى سورة يونس يمنو نبي الله يونس اسملكتو بسورة الصافات مندن يالو صافات قطر 143 نا 144 لاي الله سبحانه وتعالى مندن يالو ለዩኑስ አለይሂ ሰላቱ ወሰለም እሳቸው የነበረባቸውን ጭንቀት እዛ አሳነባሪ ሆድ ውስጥ ገብተው ሳለ አላህ ከነበሩበት ጭንቀት ሲያወጣቸው የተናገረው ነገር እንዳለ በቁርአን አስቀምጧል። አላህ ምን አለ? ፈለውላ አንሁ ካነ ሚነል ሙሰቢሂን። እሱኮ ዘወትሮ አላህ ሱብሃነሁ ወተዓላን ከሚያጥራሩት እሱን ከሚለምኑት እሱን ከሚያመሰግኑት ባሮች ባይሆን ኖሮ በምን ጊዜ በደስታ ጊዜ ጭንቀት ያደርስበት በስተፊት አላህን ከሚያጥራሩት አላህን ከሚያወሱት አላህ ሱብሃነሁ ወተዓላ የማይረሱ ከሆኑ ሰዎች ስለሆነ ሁሌም አላህን ስለሚለምን ሁሌም አላህ ሱብሃነሁ ወተዓላን ስለሚጠይቅ ስለነበረ ይህን ባያደርግ ኖሮ አላህን ማውሳቱን ማስታወሱን ግልጽ ነው። የጀማ ሁሌም ባይሆን ኖሮ የሚያደርገው ለለبيث في بطنه الى يوم يبعثون ሰዎች እስከሚቀሰቀሱበት እስከ ቂያማ ድረስ በዛ አሳ ነባሪ ሆድ ውስጥ በቆየ ነበር ብሎ አላህ Subhanahu Wa Ta'ala ይናገራል። ኢዘን ዩኑስ አለይሂ ሰላቱ ወሰላም ወአላ ነብይና አፍደሉ ሰላቲ ወተስሊም ጀሚዓን ኢንሻአላህ በደስታ ጊዜ አላህን ይለምኑ የነበረ ስለሆነ አላህ Subhanahu Wa Ta'ala በጭንቀት ጊዜ ሲለምኑ ሲጠይቁት ዱዓቸውን ተቀበላቸው ይህ ሁለተኛው ስርዓት ነበር። ማንንም ይጽፍ ሁለተኛውን በሱርዓ ኢንሻአላህ በሱርዓ ሁለተኛው ይጽፍልኝ በፍጥነት ያላ እኔ አባይን ያዘጋጀው ነው። አይዋ ማሻአላህ ሙአድል ዝግጁ ነሽ ተቀምጠሽ ነበር እንዴ? ማሻአላህ ያላ ያ جماعه ያላ والله ሰከንድ አልፈጀች ማሻአላህ ባረከላሁ ፊኪ ባረከላሁ ፊኪ ያ جماعه አኪሚ ሀበሻ ተቀደምካውን ወይም ተቀደምሽ ያላ ይሎቻችን የለንም እንዴ ያ جماعه ያላ ሶስተኛውን ልጀምረው ነው አይዋ ባረከላሁ ፊኩ والله ባረከላሁ ፊኩ ሶስተኛውን ቀጠልኩኝ لا يدعو على اهله او ماله او ولده او نفسه من ማለት ነው ዱዓ ሲያደርግ በቤተሰቦቹ ላይ ወይም በንብረቱ ላይ ወይም በልጁ ላይ ወይም ደግሞ በራሱ ላይ ዱዓ ማድረግ የለበትም አላህ መጥፎን ነገር እንዲያደርስ ግልጽ ነው በቤተሰቡ በንብረቱ በልጁ ወይም በራሱ ላይ አላህ Subhanahu Wa Ta'ala መከራና ስቃዩን እንዲያወርድ ዱዓ ማድረግ የለበትም ይህ ሶስተኛው አደብ ነው ስርዓት ነው ዱዓ ሲደረግ አንድ ሰው ዱዓ የሚያደርግ ሰው ሊያውቀው የሚገባ ነገር ለምን ከተባለ ማስረጃችን ኢማሙ ሙስሊም በዘገቡት ሐዲስ ውስጥ ጃቢር ረዲየላሁ አንሁ ሲናገሩ ምናሉ አንድ ሰው የራሱን وعليكم السلام ሰባት ግመሉን ሲራገም ረሱል አለይሂ ሰላቱ ወሰላም ይሰማሉ ግመሉን እኮ ነው የሱ ንብረት ነው ግመሉ ግመሉን ሲናገር ሲራገም ረሱል አለይሂ ሰላቱ ወሰላም ሰሙ فقال رسول الله صلى الله عليه وسلم يا الله ملائكتنيا يا الله صلاتنا سلام بساتچو لا يهوننا منالو من هذا اللاعن بعيره ما انه هي جملون يميراغمو قالوا رسول عليه الصلاه والسلام سو يوم قال انا يا رسول الله يا الله ملائكتنيا هوي اني نني قالاتچو قال انزل عنه فلا تصحبنا بملعون كسورد انيا የረገምከውን ግመል ይዘህ ከኛ ጋር አትከተለን ይሄንን ግመልህን መልስ አሉና ረሱል አለይሂ ሰላቱ ወሰለም ከዛ ምን አሉ ላ ተድዑ አላ አንፉሲኩም በራሳችሁ ላይ ዱዓን አታድርጉ አላህ መጥፎን እንዲያወርድባችሁ ወላ ተድዑ አላ አውላድኩም በልጆቻችሁም ላይ እንደዚሁ ዱዓን አታድርጉ ወላ ተድዑ አላ አምዋሊኩም በንብረቶቻችሁም ላይ እንደዚሁ ዱዓን አታድርጉ لا توافقوا من الله ساءة يسأل فيها أطاع فيستجيب لكم من معنات نو من الباتكو ان انت هنن دعاء متدرغبت وقت الله سبحانه وتعالى دعاءوچن باتقالاي ليقبلبت كميچلو وقت غزي ياچي غزي አለች እሷን غزي ተጋጥማ ከሷ غزي ጋር ገጥሞ ሲያበቃ الله سبحانه وتعالى دعاءكم تقبلوا يه ارغماني اون ليونباچو سلميچل باكاچون رسول عليه الصلاه والسلام منالو بنفساچو لاي بلجوچاچو لاي بنبرتوچاچو لاي دعان اتادرغو اتراغمو بلو رسول عليه الصلاه والسلام تناغروال اذا ثلاثهنياو مندنو هالن يا جماعه مندنو ثلاثهنياو هالن يلا ايوه الله لا ام امرم لا ام ادلم ان شاء الله نشلمالن والله ولتونم نشلمالن فككرو بتام بتام بتام جلوال ان شاء الله الله سبحانه وتعالى يالمنم چنقت يالمنم ورفا يالمنم چگر بغنبار قدمنت جنت كميغبوت سوتش الله سبحانه وتعالى يدرغن اهو شلم يالهون ان شاء الله اسكي عند لچمرلاچ سويو دعان بمياደርግበት ጊዜ አራተኛው ነው ይሄ አራተኛው يخفض صوته في الدعاء بين المخافه بل بين المخافه والجهر من ማለት ነው ይሄ ደግሞ ዱዓን በሚያደርግበት ጊዜ ድምፁን ዝቅ አድርጎ ሳይጮህም ዝምም ሳይልም ራሱ መስማት የሚችልበት መልኩ ዱዓን ማድረግ ነው። አላሁ ሱብሓነሁ ወተዓላ በቁርአኑ ምን አለ? በሱረቱ አዕራፍ ቁጥር 55 ላይ ኡድዑ ረባኩም ጌታችሁን ለምኑ አለይኩም ሰላም ምሽካት ተደሩዓን ወኹፍየተን ድብቅ ሆናችሁና የተናነሳችሁ ሆናችሁ إنه سكو لا يحب المعتدين دنبر يمالفو سوچن اي ودم اتچوهو نو اتچوهو چوهت ياسفلگم يمترت كوگيتا يماي سمادودا ايدلمنا رسول عليه الصلاه والسلام بخاري نا مسلم بزگبوت حديث لاي اندي سيلو تناگروال ابي موسى رضي الله عنه سيناگرو كنا مع النبي صلى الله عليه وسلم في سفر كرسول عليه الصلاه والسلام گار هونن በመንገድ ላይ ይጀሩና ቢተክቢሪ በጣም እየጮሁ አላሁ አክበር አላሁ አክበር ሲሉ رسول عليه الصلاه والسلام ሰሙ። فقال النبي صلى الله عليه وسلم ايها الناس እናንተ ሰዎች ሆይ ارباعوا على انفسكم انكم لا تدعون اصم ولا غائبا اباكاتون رغابلو አትጮሁ እናንተኮ የማይሰማን ወይሩቅ ይሆነን ጌታ አይደለም የምትለምኑት እናንተ እኮ የምትጠሩት የምትለምኑት ሰሚዓን قريبا ቅርብና ሰሚ የሆነን ጌታ ነው እሱ ከናንተ ጋርም ነው ብለው رسول عليه الصلاه والسلام በዚህ ሐዲስ ላይ ተናግረዋል። ስለዚህ መጮህ ዱዓ ስናደርግ መጮህ ኡ ማለት ከስርዓት ወይም ከአደብ አይደለም ማለት ነው። ናም እነዚህ አራት የዱዓ ስርዓቶች ነበሩ ስርዓቶቹ تقريبا ወደ 20 አካባቢ ናቸው በሰፊው ከነማስረጃቸው ኢንሻአላህ يا الله سبحانه وتعالى فقدك هنا عند كان يا دعاء سرعاتك بميل رئيس بسفي ومحاضره ندرقبت على ان شاء الله باذن الله سبحانه وتعالى كلاتكم لناقعاتكم يميجبو نغروت سلهونو نو باذن الله سبحانه وتعالى يمناو ايوه ما شاء الله سلك ما شاء الله يترسى استاوسكنا ياچو بارك الله فيكم جميعا والله لولاچو وفيكم بارك ان شاء الله ودا هيا يمدرسو يا دعاء مسفرتوج ويم دمو سنه سرعاتوج ادابوج سرعاتوج قالو ان شاء الله عند كان بدعاء سرعاتوج ويم سنه سرعاتوج بميدرس ان شاء الله دعاء يمنا درغبت يونال ماننو محاضره يمنا درغبت يونال اسكي ماننو ان شاء الله هون مايكون يزو يهن نغير ميا سمان ويمتو استادوج قالو ان شاء الله يمتو استادوج قالو